السلام عليكم ورحمة الله وبركاته. الحمد لله رب العالمين، الرحمن الرحيم، مالك يوم الدين، والصلاة والسلام على النبي الأمين وعلى آله وأصحابه الطيبين الطاهرين ومن سار على دربهم واقتفى أثرهم إلى يوم الدين. أما بعد، يه يا رمضان، يه للتنية وجمعة، يا قرآن بروغرام ساري بالله فكاد يمنا يو ቁርአን በመንከራ ጊዜ መጠበቅ ያለባቸው አደብና ስርዓቶችን እስልምና ለእያንዳንዱ ነገር አደብና ስርዓቶችን አስቀምጧል። ከአደቦች ሁሉ አንገብጋቢ የሚባለው ከአላህ ጋር ሊኖረን የሚገባ አደብ ነው። ከአላህ ጋር ሊኖረን ከሚገቡ አደቦች መሃል አንዱ የአላህን ሱብሃነሁ ወተዓላ ቁርአን በተመለከተ ሊኖረን የሚገባው አደብ ነው። ቁርአን የአላህ ሱብሃነሁ ወተዓላ ቃል ነውና ልናከብረው ይገባል። ቁርአንን ስንቀራም ይሁን ቁርአንን ስናደምጥ ያንዳንዱ ሙስሊም ሊጠብቃቸው የሚገቡ ስርዓቶች አሉ። ቁርአኑ ይጠቅመው ዘንድ በቁርአኑ ይገሰጽ ዘንድ አንደኛውና የመጀመሪያው አደብ ንጽህናን። ንጽህናን ለሁለት ክፍሏለን። አንደኛው የልብ ንጽህናን። ቁርአን ስንገራ ልባችን ንጹህ ሊሆን ይገባል። ኢኽላስ ሊኖረን ይገባል። ማለት ለአላህ ብቻ ብለን ልንገራ ይገባል። እንደዚሁ ደግሞ ስንቀራም ቀልባችን ለማስተካከል አጅር ለማግኘት ብለን ልንቀራ ይገባና መቅራት ስላለብን ብቻ ስቀራ ደስ ስለሚለኝ ብቻ ሰዎች ስለሚቀሩ ኢላ አኺሪሂ መባል የለበት። ቀልባችን ንጹህ መሆን አለበት። በአላህ ብቻ ብለን ልንቀራ ይገባናል። እንደዚሁ ደግሞ ቀልባችን ይስተካከል ዘንድ አጅር እናገኝ ዘንድ ልንል ይገባናል። በዚህ መልኩ ልባችንን አጽድተን ቁርአን ስንቀራ ነው ቁርአን የሚገባን አጅራችን ከፍ የሚለው ልባችን ሰብሰብ የሚለው መህናውንም መረዳት የምንችለው በእኽላስ ስንቀራ ነው። ሁለተኛው የጽዳ የንጽህና አይነት ውጫዊ አካልን ማጽዳት ነው። ውዱ ሊኖረን ይገባል። ያለ ውዱ መቅራት ይቻላል አይቻልም? ቁርአንን ሳይዙ ከሆነ ምንም ችግር የለውም ይቻላል። ቁርአንን ይዘው ለመቅራት ግን አብዛኞቹ ዑለሞች ውዱ መኖር አለበት ይላሉ። በመሆኑም የተሻለውና የተመረጠው ሙሉ ውዱ አድርጎ መቅራት ነው። ውዱ ማድረግ የሚከብደው ሰው ከሆነ ያለ ውዱ ቁርአንን ቢይዝ ምንም ችግር የለውም። ራጂሑ ይሄ ነው። ላኪን አብዛኞቹ ዑለሞች ያለ ውዱ መነካት የለበትም የሚሉ ከመሆኑ አንጻር ያለ ውዱ አለመንካቱ ይመረጣል። ላኪን ሐራም ነው ብሎ ለመደምደም በቂ ማስረጃ ስላሌለ ያለ ውዱ ይዘው ቢቀሩ ምንም ችግር አይኖረውም። በላጮ ግን ውዱ ማድረጉ ነው። እንደዚሁ ቀደም ብሎ መፋቂያን መጠቀም፣ ጥርስን ማጽዳት፣ ንጹህ ልብስ መልበስ፣ ንጹህ የሆነ ቦታ ላይ መቀመጥ ያስፈልጋል። እጃችን ቆሻሻ ሆኖ አሊያ ደግሞ እጃችን ላይ ነጃሳ ያለበት ቁርአንን ልንይዝ ይገባል። እንደዚሁ ንጹህ የሆነ ቦታ ላይ ሆነን ልንቀራ ይገባል። ሁለተኛው አደብ ቁርአንን በምንቀራበት ጊዜ በክብርና በእርጋታ ልንቀመጥ ይገባል። ቁርአን እየቀራን እጃችን ሌላ ስራ ሊሰራ፣ አይናችን ሌላ ቦታ ሊያይ፣ ሐሳባችን ሊበታተን አይገባም። የታላቁን የሀያሉን የአላህን ስብሓነሁ ወተዓላ ቁርአን ነውና እየቀራን ያለው ከአላህ ጋር ነውና እየተነጋገረን ያለው ሐሳባችን ሰብሰብ ማለት አለበት። ባለንበት ጊዜ ሰዎችን ከቁርአን የሚያርቁ ብዙ ነገሮች አሉ። ቁርአኑን ገልጠውት ሲያበቁ በአንድ እጃቸው ሞባይል ይዘው ይጎረጉራሉ። ቁርአንን እየቀሩ ሳለ መሀል መሀል ላይ እያቋረጡ ሌላ ነገር ያያሉ። ትልቅ የሚባልን ሰው እያናገሩ ከእሱ ጋር ንግግራቸውን ሳይጨርሱ ግራ ቀኝ አይመለከቱ፣ እሱን አቋርጠውም ሌላ ሰው ያናግሩ። እነሆ ከማንም በላይ ልናከብረው የሚገባው አላህ ስብሓነሁ ወተዓላ እኛን እያናገረን ነው። ቁርአን አውርዶ የአዩህ ናስ፣ የአዩህ ልኢንሳን፣ የአዩህ ለዚነ አመኑ እያለ እየጠራን ነው። አቤት ጌታ የለንልና እያስተላለፈው ያለውን ምክር ሰምተን ያዘዘን ነገር ካለ ልንፈጽም፣ የከለከለን ነገር ካለ ልንታገብ ይገባን። ሌላው አደብ ደግሞ ቁርአን ስንቀራ ከተቻለ ወደ ቂብላ ዞርን ልንቀመጥ ይገባናል። የተሻለው የተመረጠው ይሄ ነው። ከአቅጣጫዎች ሁሉ የተከበረው አቅጣጫ ቂብላ ከመሆኑ አንጻር ነው። ወደ ቂብላ መሆን ካልቻለ ወደ የተኛው አቅጣጫ ሆኖ ቢቀራ ምንም ችግር የለው። እንደዚሁ በምንቀራበት ጊዜ ቁጭ ማለት የተመረጠ ነው እንጂ ጋደም ብሎ ቢቀራ፣ ተንጋሎ ቢቀራ፣ ቆሞ ቢቀራ፣ እየሄደ ቢቀራ ምንም ችግር የለው። የተሻለውና በላጩ ግን ወደ ቂብላ ዞሮ ቁጭ ብሎ መቅራት ነው። ሌላኛው አደብ ቁርአን ከመቅራቱ በፊት ልቡን ወደ አላህ ሰብሰብ ማድረግና መመለስ ይኖርበታል። ቀልቡ በተለያዩ ነገሮች ተወጥሮ ቁርአን ከመቅራት ይልቅ እነዚያ ነገሮችን ቦታ ቦታ አስይዞ መቅራቱ ይሻላል። ቀልባችን በቁርአን ይገሰጽ ዘንድ፣ በቁርአን ይመከር ዘንድ ልባችን እርጋታና ሰኪናን ያገኝ ዘንድ ማለት ነው። ልክ ቁርአንን ስንጀምር ደግሞ እስቲዓዛ ማድረግ ሌላኛው አደብ ነው። ዝም ብለን ቁርአንን ገልጠን መቅራት አንጀምርም። ቀድመን አዑዙ ቢላሂ ሚነ ሸይጣን ረጂም ማለት አለብን። ከዛ ቀጥሎ ደግሞ ቢስሚላሂ ራህማን ራሂም እንላለን። እያንዳንዱ ሱራ መግቢያም ላይ ይሁን የጀመርነው ከመሃልም ላይ ይሁን ሱረቱ ተውባ ሲቀር ሱረቱ ተውባን ከሱራው መግቢያ ከጀመረን ቢስሚላሂ ራህማን ራሂም አንልም። ከመሃል ግን የጀመርነው እንደሆነ በእነል ምንም ችግር የለው። መቅራት በምንጀምርበት ጊዜ ኹሹዕ ሊኖረን ይገባል። ረጋ ማለት በአደብ መቅራት ይኖርብናል። እነሆ እያናገረን ያለው አላህን ነውና ሱብሓነሁ ወተዓላ ራሳችን ዝቅ ማድረግ የአላህን ሱብሓነሁ ወተዓላ ሀያልነትና ክብርን ልብ ማለት ይኖርብናል። እየቀራን ልንጫወት እየቀራን ልንስቅ አይገባም። እየቀራን ሳለ የአላህን ረሕመት ሰፊነት የሚገልጹ የቁርአን አያዎች ሲመጡ ቆም ብለን አላህን ከሰፊው ረሕመቱ ልንጠይቀው ይገባል። የሚያስፈሩ የአላህ ቁጣዎችና ቅጣቶችን የሚገልጹ አያዎች ሲመጡ ቆም ብለን አላህ እንዲጠብቀን ልንጠይቀው ይገባል። ምህረትን እስትግፋርን በተመለከተ የሚናገሩ አያዎች ሲመጡ ቆም ብለን አላህን ምህረት ልንጠይቀው ዱዓ ልናደርግ ይገባል። የአላህን ሀያልነት የሚገልጹ አላህን የሚያጠሩ አያዎች ሲመጡ ቆም ብለን ሱብሓነላህ ሱብሓነከ ረቢ ልንል ይገባን። እንደዚሁ አላህን ልናመሰግን ይገባን። በዚህም ቁርአኑ ኢማን ይጨምርልናል። አላህን ስብሓነሁ ወተዓላ እናከብራለን። አላህን ስብሓነሁ ወተዓላ እንወዳለን። ኢነመ ልሙእሚኑነ አለዚነ ኢዛ ዙኪረላሁ ወጅለት ቁሉብሁም ወኢዛ ቱሊየት ዓለይሂም አያቱሁ ዛደትሁም ኢማና ወዓላ ረቢሂም የተወከሉን። እነሆ ትክክለኛ ሙእሚኖች ማለት እነዚያ አላህ ሲወሳ ልባቸው የሚፈራ ቁርአን ሲነበብላቸው ኢማናቸው የሚጨምር በጌታቸውም የሚመኩት ናቸው ትክክለኛ ሙእሚኖች ብሎናል አላህ ስብሓነሁ ወተዓላ። ግን ቁርአን ስንቀራ ሊያሳስበን የሚገባው የሱራው መጨረሻ አይደለም። ከዚህ ቅርአቴ ምን ትርፍ አገኛለሁ፣ ምን ጥቅም አገኛለሁ እንለን ይገባል። በጣም ውስጣችን የተገሰጸባት የቁርአን አያ ካገኘን እሷን ልንደጋግማት ይገባል። ይችን የቁርአን አያ ደጋግመን ቀርተን ልባችን ቢስተካከልና ቀልባችን ቢረጥብ ይሻላል 30 ጁዝ ከምንቀራ። ነው ረሱላችን ሰለላሁ ዐለይሂ ወሰለም የራህመት አያ ሲመጣ ቆም ብሎ አላህን ረህመቱን ይጠይቁ ነበር። የአላህን ቁጣ የሚገልጹ አያዎች ሲመጡ ቆም ብሎ አላህን ስብሓነ ወተዓላ እንዲጠብቃቸው ይጠይቁት ነበር። የስጁድ አያዎች ሲመጡ ደግሞ ስጁድ ያደርጉ ነበር። ወሃከዛ አደቡን ጠብቀን ልንቀራ ይገባናል። እንደዚሁ በምንቀራበት ጊዜ በእርጋታ ልንቀራ ይገባናል። መፍጠንና መቸኮል ተገቢ አይደለም። ረጋ ብሎ መቅራቱ ቁርአን እንድናሰነተን ይረዳናል። የረሱሉ ሰለላሁ ዐለይሂ ወሰለም አቀራርም ነበረ። የተጅዊድን ህግ እንድንጠብቅም ያደርገናል። ቁርአንን እየቀራን ደግሞ ለሆነ ላልሆነው አቋርጠን ልንነሳ አይገባን። በለአንዳንድ ዑለሞች እንደሚሉት ለአዱንያዊ ጉዳይ ከሆነ አቋርጦ መሄዱ ዩክረህ ይጠላል ሁሉ ይላሉ። የግድ ሆኖ በሩሪ ሆኖ የሚያልፍ ነገር ካልሆነ በስተቀር ትርፍ ሰዓት ስናገኝ ብቻ የሚያዋራንን ሰው ስናጣ ብቻ አይደለም ልንቀራ የሚገባው። ቁርአን ዐዚዝ ነው፣ የተከበረ ነው። የተከበረ ጊዜያችንን ልንሰጠው ይገባል። እነዚሁ ከአደቦች አንዱ እየቀራን ሳለ ግራ ቀኝ ከማየት ወደ ላይ ወደ ታች ከማየት በልብስና በመሰል ነገሮች ከመጫወት መታቀብ ያስፈልጋል። እየቀራ ካለ ካስነጠሰው አቁሞ አልሐምዱሊላህ ብሎ ከዛ ሊቀጥል ይገባዋል። እየቀራ ሳለ ካዛጋ ቅራቱን አቁሞ እጁን አፉ ላይ ሊያደርግ ይገባዋል። እያዛጉ መቅራት የተከለከለ እንደሆነ ዑለሞች ገልጸዋል። መሀል ላይ በተለያዩ ምክንያቶች ካቆሙ ተመልሰው ሲመጡ ድጋሚ አዑዙላሂ ሚነ ሸይጧኒ ረጂም ብሎ መጀመር ያስፈልጋል። እንደዚሁ በምንገራበት ጊዜ የተጅዊድን ህግ ጠብቀን ልንገራ ይገባናል። በተቻለን ያክል በተጅዊድ መቅራት ዋጅብ ነው፣ ግዴታ ነው። ቁርአንን በተጅዊድ ያልቀራ ወንጀለኛ ይሆናል ተብሏል። በተለይ በተለይ ከመኻሪጅ አልሑሩፍ ጋር የተያዙ ህግጋትን ማዕናውን የሚቀይሩ ትርጉሙን የሚቀይሩ ህግጋትን ልንጠብቅ ይገባል። በተጨማሪ ደግሞ ተቻለን ያክል ኢድጋሙን ኢኽፋኡን መዱን የሚወፈርና የሚቀጥነውን ጠብቀን ልንቀራ ይገባናል። ሌላው ሙሂም የሚባለውና ባለንበት ጊዜ አንዳንዴ የሚታየው ሌላ ሰው ቁርአን እየቀራ እኛ የምናደምጥ ከሆነ ዝም ልንል ይገባናል። ቃሪኡ እየቀራ ልክ እሱ እንዳበቃ ሰዎች የተለያዩ ድምፆችን ያሰማሉ። አላህ አላህ ያ ሸይኽ አላሁ አክበር ምናምን ሲሉ ይሰማል። ይሄ ስህተት ነው። የአላህን ስብሓነሁ ወተዓላ ቁርአን ልናከብር ይገባናል። የአላህ ስብሓነሁ ወተዓላ ቁርአን ላይ አስተያየት ከመስጠት ልንታቀብ ይገባናል። የአላህ ስብሓነሁ ወተዓላ ቁርአን ሙሉ ነው፣ ካሚል እንደዚህ ሁ ደግሞ ቁርአንን ከውስን ቃሪዎች ጋር ማያያዝ እገሌ ከሆነ ብቻ ነው ማደምጠው የገሌ አቀራር ብቻ ነው ደስ የሚለኝ ሌላ ደስ የሚለኝ የለም ከማለት ልንታቀብ ይገባናል። ቁርአን በቁርአንነቱ ሊማርከን ቁርአን በቁርአንነቱ ሊገሰጸን ይገባል። ነአም ቁርአን በጥሩ ድምጽ መቀራቱ የቁርአንን ውበት ሊጨምረው ይችላል። ላከን ከግለሰብ ጋር እናያይዘው አይገባም። ቁርአን እንደ ቁርአንነቱ ሊመክረን ሊገሰጸን ይገባል። ቁርአን ላይ ድምጽን ለማሳመር ብሎ የተጅዊድን ህግ መጣስ፣ ማይቆምበት ቦታ ላይ መቆም፣ ማይሳባውን መሳብ ተገቢ አይደለም፣ ትልቅ ስህተት ነው። እንደዚሁ መጠበቅ ያለባቸው አደቦች አንዱ ምንቀራበትን ሙስሐፍ ይዘነው ምንቀራበትን ቁርአን ልናከብር ይገባል። መሬት ላይ ከማስቀመጥ እግራችን ላይ ከማስቀመጥ መጠንቀቅ ይኖርብናል። ቁርአንን ከማክበር አንዱ ቁርአን የተጻፈበትን ማንኛውም ነገር ማክበር ነውን። በዘመኑ ከሚገኙ የቴክኖሎጂ ውጤት በሆኑት እንደ ሞባይል ኮምፒውተር፣ አይፓድ መሰል ነገሮችን ቁርአን በሚቀሩበት ጊዜም እነዚህ አደቦች መጠበቅ አለባቸው። ቁርአን ተከፍቶ የተለያዩ ወሬዎችን ከማውራት መታገብና ዝም ብለን ማድመጥም ሌላኛው አደብ ነው። فإذا قرئ القرآن فاستمعوا له وأنصتوا تبلا ቁርአን በሚቀራበት ጊዜ ቁርአንን ሆን ብላችሁ ስሙ። وأنصتوا ከሌላ ወሬም ታቀቡ ብሏል። لعلكم ترحمون ይታዘንላችሁ ዘንድ ብሏል። የአላህን ረህመት እዝነት ይሰጣል። በተለይ በተለየ ቁርአን መቅራት ለማይችሉ ሰዎች ትልቅ የረህመት በር ነው። እኔ ቁርአን መቅራት አልችልም ብለው ተንሰቅስቀው የሚያለቅሱ ሰዎችን እናገኛለን። የአላህ ረህመቱ ሰፊ ነው። መቅራት የማይችሉ ሰዎች ቁርአንን ካደመጡ አላህ ረህመቱን ይሰጣቸዋል። ዋናው መቅራት ሳይሆን መተግበር ነውና የቁርአንን ህግ አውቀው ከተገበሩ እየቀሩ የሸሪያን ህግ ከሚጥሱ ሰዎች የበለጠን ማድረግ አላህ ዘንድ ያገኛል። አህሉል ቁርአን ብሎ ማለት በቁርአን የሰራ ሰው ነው። ቁርአንን ባይቀራም ብለው ተናግረዋል ደጋግ ቀደምቶች። ተፍሲሩን ሰምተን ትርጉሙን ሰምተን የሸሪያ ህግ ምንድነው እስላም ምን ያዛል ቁርአን ምን ያዛል ብለን እየጠየቀን ተግባራዊ እናደርግ ከሆነ እየቀሩ ሸሪዓን ከሚጥሱ ሰዎች የተሻለን ማድረግ አላህ ሱብሓነሁ ወተዓላ ይሰጣል። ወሃከዛ መሰል የሆኑ አዳቦችን ልንጠብቅ ይገባናል። ስንጀምር ቢስሚላህ ራህማን ራሂም ማለት እንዳለብን፣ ስንጀምር በስቲዓዛ መከፈት እንዳለበት መጀመር እንዳለበት ረሱል ሰለላሁ ዐለይሂ ወሰለም ነግረውናል። ቁርአን ላይም ተነግሯል። فإذا قرأت القرآن فاستعذ بالله من الشيطان الرجيم ተብሏል። ላኪን ቁርአን ሲያበቃ ምንም የሚባል ነገር የለም። ረሱል ሰለላሁ ዐለይሂ ወሰለም ሲቀሩ መጨረሻ ላይ እንዲህ ይሉ ነበር ተብሎ የተዘገበ ነገር የለም። ሰሃቦችም ቀርተው ሲያበቁ እንደዚህ ይሉ ነበር ተብሎ የተዘገበ ነገር የለም። በመሆኑም ቁርአንን ቀርተን ባጠናቀቅን ቁጥር ሰደቀላሁ ዐልዓዚም ከማለት መታቀብ ይኖርብናል። አንድ ነገር ማስረጃ ካለው ዒባዳ ነው ብለን ልናደርግ አይገባም። ረሱል ሰለላሁ ዐለይሂ ወሰለም በተለያዩ አጋጣሚዎች ቁርአን ራሳቸውም ቀርተዋሉ፣ በተለያዩ ሰሃቦች ቁርአን ሰምተዋሉ፣ እንደዚሁ ደግሞ ለሰሃቦቻቸውም ቀርተዋሉ። ከነዚህ መሃል ቤተኛውም መጨረሻ ላይ ሰደቀላሁ ዐልዓዚም አሉ ወይም ደግሞ በል ብለው አዘዙ የሚባል ነገር የለም። ስራችን ሱናን የተከተለ በሆነ ቁጥር የምናገኘው አጀር ከፍ ያለ ይሆናል። هذا والله تعالى اعلم ቁርአንን ባግባቡ ቀርተው ቁርአን ወደ ኸይርና ወደ መልካም ስራ ከሚመራቸው አኺራ ላይም በመልካም ከሚመሰክርላቸው ባሮቹ ያደርገን አላህ Subhanahu Wa Ta'ala። ለዛሬ ትላዎችን የሚሆነው ሱረቱል ብሩጅ ከ11 እስከ መጨረሻ ትላውን አድምጠን እንመለስ። أعوذ بالله من الشيطان الرجيم إن الذين فتنوا المؤمنين والمؤمنات ثم لم يتوبوا فلهم عذاب جهنم ولهم عذاب الحريق إن الذين آمنوا وعملوا الصالحات لهم جنات تجري من تحتها الأنهار ذلك الفوز الكبير إن بطش ربك لشديد إنه هو يبدئ ويعيد وهو الغفور الودود ذو العرش المجيد فعال لما يريد هل أتاك حديث الجنود فرعون وثمود بل الذين كفروا في تكذيب والله من ورائهم محيط بل هو قرآن مجيد في لوح محفوظ. إن الذين آمنوا وعملوا الصالحات لهم جنات. إن الذين سننوا لي قلنا متبك ينو ربنا. إن الذين آمنوا سنل همزو مقتنا اللبث مد على زيغا مد طبيعي استمين مد ابنو آمنوا نلالن آمنوا بلن قردتنا درقوم. إن الذين آمنوا وعملوا الصالحات عملوا عين ما هنا لبت عندنا سويت وعاملوا الصالحات بلو يكرالو آمنوا يملون دسابوت عاملوا بلو يسبالو ستتنو عاملوا حساب وعاملوا الصالحات لهم جنات تجري من تحتها جنات نون غنا نادر قوالن ياز نادر قوالن جنات تجري تبرو يقوم هي بزوج زي ميسما استثن جنات تجري بلنا نقوم اما لهم جنات بلنا نقوم لن كانوا رغم جنات تجري من تحتها بلنا نقوم انجي جنات تجري بلنا نقوم جنات تفس جنات تجري قالن يمتفس جنات مالتي هون بنا جنات ساي هون متفسو كجنات بس تسروا كجنات سر يتلايو ونزوش ناتشو ميفسوت معنو يزابا لذي جنات تجري بلن من قذيم مقوم يلبنم جنات بلن قومنا كذابو هلا جنات تجري من تحتها الانهار بلن انقبتلال كانوا رقمو جنات تجري من تحتها بلن ألف بلن قومال ذلك الفوز الكبير رانا كتنال إن بطش ربك لشديد إن غنى لو بطش سنل طا موفر ربك نزه قلقلا صغرى لو إن بطش ربك لشديد ربك بابك سران ربك بلو ميكرو سوتش لستتن ربك سيهون ربك مبالا لبث إنه هو يبدئ ويعيد إنه هو مد صلة صغرى لج إنه نلال إنه بلنا نقرده هو يبدئ ويعيد يبدئ ويعيد يبدأ أن لم يبدئ نبهم زمان اللبث يبدئ ويعيد وهو الغفور غين موفر اللبث وهو الغفور الودود ذو العرش المجيد فعال لما يريد عينه متبك اللبث كذان سوالا فعال لما يريد لام لا يضمتين هل قتلو لام متوال يتغام بغير غنان من ذلك فعال لما يريد هل أتاك حديث الجنود جنود فرعون وثمود بلن رامك تنالبت عينو كمخرج موداد اللبت وثمود سا مستكاكل اللبت وثمود سيهون وثمود بل الذين كفروا في تكذيب ذال مستكاكل اللبت تكذيب سيهون تكذيب والله من ورائهم محيط والله ملولامون إن وفرالا من ورائهم مد متصلنا أمست حركة مسابنا ربنا ورائهم محيط إدغام متماثلين لذيقا ميم ساكنة مجملة قتلو ميم بشدة بضمة من نبم التوال من ورائهم محيط قال يسنكم قلقلة كبريونا بل هو قرآن مجيد قرآن سنل را يوفلال را موفر اللبت قرآن آ ቁርአኑን አመሳብ አለብን ቁርአኑን መጂድ አንልም ቁርአኑን በሐምዝ መሆን አለበት ኑን ላይ ደግሞ ጥመቴና አለ ቀጥሎ ሚም መጥቷል ይትጋም ቢሁና እናደርጋለን ቁርአኑን መጂድ في لوح محفوظ لوح بحاء مهنا لبت حالي كسرتين لك تلو مين متوال يتغام بغنان نادر قالن مجرش علي ضاء نيلو محفوظا نلم محفوظ محفوظ البالة لبت هذا والله تعالى أعلم والسلام عليكم ورحمة الله وبركاته.